የለበናፍቆት ጭንቀቱ አንተለኝ ቢዬ ላላስብም ሸክዬ ፍቅረኛ ከልቤ ታዲያ መጣም ሞይ አንተን ዲስሰቃይ ሀገር ሀገር አይቶ ይፍረደኝ ፍቅር ፍቅር አንገበገበኝ ጎምላልየ ጎምላልየ አንተ ለኔ ቢዬ ሌላ ላስብም